അച്ഛാ നിങ്ങളും കേൾക്കുന്നതിനാണ് നമുക്ക് പറയാം. എല്ലാ ആഹും ഗൾഫ്റ്റിയാണ് ഫെഡറാളായി അഷ്ടരാട് തിരുത്തലിന്റെ ഫെഡറാളായി അഷ്ടരാട് അതെല്ലാം ബിലാൻ ഒന്നാണ് ഫെഡറാളായി മാത്രം ആഗ്രഹിക്കുന്ന ഒന്നാം മണ്ണിനോട് അവിടെയുള്ള ഫെഡറാളായി അത്തരാത് വയ്യാതെ രാസുണ്ടെന്ന് ഇന്ത്യൻ വെച്ച് രാസു ചെയ്യപ്പെട്ട ആൾക്കാര് അവൻ നല്ലൊരു പാച്ച ആഗ്രഹിച്ചാലും അതിനെ ഫെഡറാളായി മണ്ടിത്താറുണ്ടെന്ന് እሺ አመሰግናለሁ። ያልተመለሱልኝ ጥያቄዎች አሉ፣ ግን አቶ ተዝናጃቸው ስለወጡ አብሮ ሊመለሱልኝ ይችላሉ። አንደኛ በአደረጃጀት ደረጃ ያሁኑ በሀገራችን ያለው ፌደራል ሲስተም ኤትኒክን ቤዝድ ያደረገ ፌደራል ስርዓት ነውና ያንን እንዴት ታውታላችሁ ነው። ሁለተኛ ነገር ደግሞ ኮንስቲቱሽኑ በአሁን በስልጣን ላይ ያለው መንግስት ያወጣው ኮንስቲቱሽን አለ፣ ያንንስ እንዴት ታውታላችሁ አብሮ? ምክንያቱም ፌደራሊዝሙም ከዛ ጋር አብሮ ኤት ከኮንስቲቱሽኑ ጋር አብሮ ስለሚያያዝ ማለት ነው። እና እስቲ እድሉን ለአቶ ተናገለው ተናግልከትና በኋላ ምናልባት አቶ ተማምም ይጨምሩበት ይሆናል። እዚህ ላይ ጥያቄውን ለመመለስ ከፕሮግራም ውስጥ አንድ ነገር ባነብ ቢፈቀድልኝ ደስ ይለኛል። 2.2 የሚለው to coordinate the struggle with Oromo and non-Oromo political forces that accept the principle of equality, freedom, liberty, justice, rule of law, democracy to extent of forming a common front together. የሚለው ነገር እዛ ጋር አስቀምጠናል። ይሄ የሚያሳየው በእኔ አንደርስታንዲንግ ድርጅቱ ረጅም ጉዞ ለመጓዝ የተነሳ ድርጅት መሆኑን ክሊርሊ አስቀምጦታል። እና ያለው ፌዴሬሽን ኢትኒክ ፌዴሬሽን ነው። እና እነዚህ ሰዎች የራሳቸውን የሚስማማቸውን ስርዓትና ህግ አስቀምጠዋል። አንዳንድ ነገር ከውስጡ መሻሻል የሚገባቸው ነገሮች ከኖሩ አሁን በጀመርንበት መንገድ ያሉት ኢትዮጵያን የሚመለከቱ ድርጅቶች አትሊስት ከአንድ እስከ 16 ይደርሳሉ ማለት መሰለኝ። ከአንዳንድ ቦታ ላይ ጆሮ እነዛ ሁሉ አንድ ላይ ተሰባስበው ከእኛም ጋር ቁጭ ብለው ያለውን ሁኔታ ለመቀየር እየሰራ ያለውና ይሄንን ኢትኒክ ፌዴራሊዝምን ፈጥሮ የተቀመጠውን ድርጅት የቲፒኤልኤፍ ድርጅት እንዴት አድርገን ማንሳት እንዳለብንና መቀየር ያለበትን ፌዴሬሽኑ ምን አይነት ፌዴሬሽን መሆን እንደሚችል ለምሳሌ ተመልከቱ። እኔ ካናዳ ውስጥ ነው የምኖረው። ካናዳ የተለያዩ ህብረተሰቦች ያለበት አገር ነው። በፋውንዲንግ መምበርስ የሚባሉ አሉ፣ በአይሪሽ፣ በስኮቲሽ፣ በፍሬንች እንዲሁም በኔቲቭ። ተመልከቱ እስቲ ብሎክ ኪቤክ የሚባል ድርጅት አለ ራሱን የቻለ። አሁን ቅርብ ጊዜ አትሊስት ፓርቲው ብዙም ለውጥ ስላላሳየ ተሸምሽዶ ከኦፖዚሽን አካባቢ ወጥቷል። ዳሩ ግን አላማቸውን ሰላማዊ በሆነ መንገድ ቁጭ ብለው ሲከራከሩበት ኑረዋል። ያንን አይነት ፌዴሬሽን እኛ መመስረት የማንችልበት ምን ችግር አለ? አንደርስታንዲንግ መፍጠር ለምን አንችልም? ያንን ስቴት መልሰን አንድ የሆነ ስቴት እናድርገው የሚል አቋም ወስደን ከተነሳን ድረስ ፌዴሬሽኑ ምን ላይ መመስረት እንዳለበት እኔ ወይንም አቶ ተማም አሁን በዚህ አጭር ጊዜ ውስጥ ተቀምጠን የምንወስነው ነገር አይደለም። እና ከዛ በተረፈ ደግሞ ምንድን ነው የሚለው እዚሁ ፕሮግራሙ ላይ 1.5 አርቲክሉ ላይ the Oromo Liberation Front will respect and honor all decisions the Oromo people and other people in Ethiopia make using the right of self-determination ይላል። ህዝቡ መወሰን አለበት ነው የምንለው እኛ። ኦኤልኤፍ ስለሆነ ወይም የተለያየ ድርጅት ወይም ዛሬ እኔ ወክላለሁ ብሎ ስለታ ድርጅት ነውና እሱ መወሰን አለበታል። የኦሮሞ ህዝብ ፕላስ የኢትዮጵያ ህዝብ እዛ አካባቢ የሚኖረው ማንኛውም ህብረተሰብ በዚህ ውሳኔ ላይ ኢኳሊ መሳተፍና መወሰን አለበት የሚል አቋም ነው መንፌስቶ ላይ የተቀመጠው። ከዛ ውጭ የት የምንሄደው ነገር የለም። ቁጭ ብለን ነገሩን ለማሳመር ወይም ለማጣፈጥ እንደዚህ አይነት ፈደራል ይሻላል ይሄ ነው ይሻላል የምንለው ነገር አይኖርም። ሁሉም ነገር መወሰን ያለበት ሁላችን ምጥር ቤዛ ዙሪያ ተቀምጠን ነገሮቹ ለሁሉም ለህብረተሰቡ ኢትዮጵያ ውስጥ ለሚኖረው ህብረተሰቡ ጠቃሚ በሚሆንበት አይነት ሁኔታ አንዱ አንደኛውን ሳይጎዳ እንደ ከዚህ በፊቱ የተወሰኑ ግለሰቦች ብቻ አሁን ያ ይኖራቸው የነበረው የበላይነት ስለ ቀረ የሚያፈረግበት ቦታ ሳይሆን ሁላችንም በተለየስ የሚኖርበት ስቴጅ ነው መፍጠር የምንፈልገው። ቴንክ ዩ። ተተላ ተተማን ቅድም ባነሳሁት ጥያቄ ላይ የሚጨምሩት ካለ እሱን አንዲበሩና ማይኩላቶ ሰውየው ለቃለው በተቻለ መጠን እንግዲህ ውይይታች ጭንን ነገሮችን ለመረዳት ሐሳቦች ለመላወጥ እንደሆነ ተረድተን በሲቪል በሆነ መንገድ እንድናካሄደው ፍላጎታችን አቶ ተማም ይከተሉ። የሀገሪቷ ኮንስቲቱሽን ላይ የሚወስነው ወደፊት የሚመሰረተው መንግስት ነው፣ የህዝብን ኮንሰንት ኮማንድ። ስለዚህ ይህን ጥያቄ እኛ የቀየርነው የእኛን ድርጅት የፖለቲካ ፕሮግራም ወይም የማታገያ ሰነድ ነው። እዚህ ላይ የተጻፈውን የድርጅታችን የማታገያ ሰነድ ነው። በዛ መልኩ ቢወሰድ እና ቢታይ ጥሩ ነው። ከደም አቶታደለ ደግሞ የፖለቲካ ድርጅቶች መሰረታዊ ችግራችን በመሰረቱ የፖለቲካ ችግሮች ለህዝብ የመወሰን ቴንደንሲ ያለን አካባቢ ግድግዳው ፓስት ካልቸር ፖለቲካል ካልቸር ህዝብን አታገ የመብቱ ማብቃት ሳይሆን አላማችን ለህዝብ ውሳኔ መገዛት፣ ለህዝብ ውሳኔ ማረም፣ ለህዝብ ውሳኔ ራሳችንን መግዛት የተለመደ ካልቸር አይደለም። እኛ እንደምናምነው በግልጽ እንደምናምነው እና እዚህ ወረቀቱም ላይ እንዳስቀመጥ ነው የህዝብን ውሳኔ እናከብራለን ነው። አገሪም ወገኔ እነዚህ ሜጀር የሆኑ ጉዳዮች በህዝብ ውሳኔ የሚወሰኑ ነገሮች ናቸው። እንዳዚህ ምን እኛ የማታገያ ሰነዳችንን ወስደን እዛ እንዳለ የመንግስት ኮንስቲቱሽን እናደርጋለን የሚለው አይነት ኮንቴክስት ሊኖር አይችልም። በዛ መልኩ ሊታይ ጥሩ ነው። ሌላው ይህ አሁን ያለው ፌዴራላዊ አስተዳደር በኤትኒክ ላይ የተመሰረተ ነው የሚለው እኔ እንደ ሰው እንዳንድ ሰው በኤትኒክ ምንነቶቹ አይደለም፣ ኤትኒክን ተከትሎ የአማራ ክልል መኖሩ፣ የኦሮሞ ክልል መኖሩ፣ የትግራይ ክልል መኖሩ፣ የደቡብ ክልል መኖሩ አይደለም ዋናው መሰረታዊ ችግር። መሰረታዊ ችግሩ አስተዳደሩ እንዴት ነው። አንድ ሰው እዛ ሀገር ዜጋ ማንኛውም ዜጋ በዚህ በእያንዳንዱ ክልል ውስጥ ምን መብቱ ይጠበቅለታል ነው ይጠበቅለታል ወይ ነው ጥያቄ። ምን መብት አለው ወይ ነው ለፖለቲካ አስተዳደር መሬት ይችላል ወይ ነው፣ መቃወም ይችላል ወይ ነው፣ ንብረቱን በነፃ ማፍራት ይችላል ነው ወይ የሚሉ ብዙ ጥያቄዎች እዚህ ውስጥ የሚካተቱ ናቸው። ይሄ በኢትኒክ ይመስረት፣ በሌላ ጂኦግራፊ ላይ አቀማመጥ ይመስረት፣ የሚወስነው አሁንም ህዝብ ነው። የወሳኝነቱን ሚና ለህዝብ መተው ነው። እኛ ግን ያሉትን ትክክለኛው ፌደራላዊ ኢንተርናሽናል ስታንዳርድ የጠበቀ ፌደራላዊ አስተዳደር በዛች ሀገር ውስጥ እንዲኖር ነው የምንመኘው። ይህንን ነው ማወቅ ያለብን። ዳድሜ ይሄ ያለውን አሁን ያለውን ፌደራላዊ አስተዳደር አሁን ያለውን ኮንስቲቱሽን እንዳለ አፕላይ እናደርጋለን የሚል አስተሳሰብ ሊኖርም አይገባ። የሀገሪቷ የፖለቲካ፣ የኢኮኖሚ፣ የማህበራዊ፣ የጂኦግራፊ አቀማመጥ ያካተተ የተመለከተ ያየ አይነት ፌደራላዊ አስተዳደር የግለሰብን መብት የማይነካ የግሩፕን መብት የማይነካ የብሔር ብሔረሰቦችን መብትን የሚመልስ የማይነካ አይነት ሁላችንንም አቻችሎ በእኩልነትና በዲሞክራሲ ሊያኖረን የሚችል ፌደራላዊ አስተዳደር እንዲመሰረት አዲስ ሶሻል ኮንትራክት እንዲጻፍ ነው የምንፈልገው። አዲስ ኢትዮጵያ እንፈጥራለን ማለት ሳይሆን ኢትዮጵያዊነትን ዲፋይን ሪዲፋይን እናደርጋለን የሚለው ሴንስ ሊወሰድ እና ቢታይ ጥሩ ነው። በዛ መልኩ ቢታይ አዲስ ሶሻል ኮንትራክት ሁሉንም ሰው የሚያግባባ ብሔረሰቦችና ብሔሮች ጋር ያሉትን ሁሉ የሚያግባ የግለሰብን ጥያቄ የሚመልስ የግሩፕን ጥያቄ የሚመልስ ሰፊ ፌደራላዊ አስተዳደር እንዲኖር ነው የምንመኘው። ይሄን የሚወስኑ ደግሞ ህዝቡ ነው ብለናል፣ አስቀምጠናል። ክሬ በሚቀጥለው ፓራግራፍ ላይ በሚቀጥለው ነጥብ ላይ አመሰግናለሁ። እሺ፣ በጣም አመሰግናለሁ አቶ ተማም እንዲሁም አቶ ተላ። የኔ ጥያቄ የነበረው አይ ቲንክ ትረዱኛላችሁ የሚል ግምት ነበረኝ። በትግል ላይ ያላችሁ ድርጅት በመሆናችሁ ብሎም ደግሞ ቅድም አቶ ተላ ያነበቡልን 2.2 ኮኦርዲኔት ዘ ስትራግል ዊዝ ኦሮሞ ኤንድ ሜን ኦሮሞ ፖለቲካል ፎርስስ ዛት አክሰፕት ዘ ፕሪንሲፕል ኦፍ ኢኳሊቲ ፍሪደም ሊበርቲ ጀስቲስ rule of law and democracy to the extent to form common form together የሚለውን መሰረት በማድረግ እኔ እንደ ግለሰብ እናንተን ለመደገፍ በአሁኑ ሰዓት የምቃወመው ስርዓትና መንግስት እያደረገ ባለው ድርጊት ላይ ያላችሁን አመለካከት ማወቁ ይበልጥ እንብረት ላደርጋችሁ እችል ይሆናል የሚል ለዛ መልስ አገኛለሁ ከሚል ነው እንጂ ህገ መንግስቱንም ለህዝቡ ካናድርሰው የሚለው ትንሽ ምንድን ነው የሚባለው፣ አሁንም እንደ ሌሎቹ ቃላቶች ትርጉሙ ወደ ላይና ወደ ታች ወጣ በመሆኑ ያን ይብራራልኝ በሚል ነው። የሚቀጥለውን ማይክ ለአቶ ሰውየው ለካለ አቶ ሰውየው ማይክ ያንተ ነው። አቶ ይቅርታ ዚና ይቅርታ፣ የህዝብ ተሳኝነት በርሶ በኩል እንዴ ነው ሚያ ወደርሶ በእሱ አመለካከት አንዴም ዘዴ ወሳኙ ህዝብ ነው አይደል? ወደፊት ፕሪንስፕል ላይ እንግባባለን። የስ አዎ፣ እንግባባለን። ዳቻሪስ ኔ ህዝብ ለማለት የፈለግነው ያንን ነው። ይቅርታ ማይኩን ለአቶ ሰው ይለቃለሁ። በጣም እግዚአብሔር ይስጥልን። ይኸው እንደዚህ አይነት ግልጽልጽ ያለ ውይይት ነው የጎደለን በዚህ ደረጃ። አሁንም እንደገና መልሼ ላመሰግናችሁ እወዳለሁ። በዚህ አይነት ሁኔታ ነው መተማመንን የምንገነባው። ስለዚህ በእናንተም በኩል ብዙ ይጠበቃል፣ በሌሎቻችንም በኩል ብዙ ይጠበቃል ማለት ነው። ይህን ካልኩኝ በኋላ አሁንም በጻፋችሁት ፕሮግራም ላይ አዎ፣ ፕሮግራሙ የእርግጥ የእናንተ የኦሮሞ ነጻ አውጪ ድርጅት የኦነግ የማታገያ እንደሆነ ይገባናል። እና ግን በዛ ላይ ደግሞ የተጻፈ አለ። ይኸው ምንድን ነው? ኢን ስቴት ኦፍ ኦሮሚያ ዘ ፓወር ቢሎንግስ 4.1 ላይ ነው ሱፕሪማሲ ኦፍ ዘ ፒፕል። ኢን ስቴት ኦፍ ኦሮሚያ ዘ ፓወር ቢሎንግስ ቱ ዘ ኦሮሚያን ፒፕል። All people reside in Oromia are considered Oromian. ይሄንን ብታብራሩልኝ። እንግዲህ እውነተኛ ዲሞክራሲያዊ ስርዓትን ወደ ኢትዮጵያ ውስጥ ለማምጣት ባለፈው 40 ዓመት የታገል ነው እያንዳንዱ በግለሰብ እንደ ስብዕናው ድምፁ ሊሰማበት የምትችል ኢትዮጵያን ለማምጣት ነው ከፍተኛ መስዋዕትነት የተከፈለው። እና በዛ ደረጃ እንግዲህ አሁን ይሄ ባነበብኩኝ ጊዜ እንዴ አሁን ለምሳሌ መኢአድ አለ ወይም ሌሎች የተለያዩ ድርጅቶች አሉ በኢትዮጵያ ውስጥ የሚንቀሳቀሱ ማልታይ ኤትኒክ እንደገና ደግሞ ህብረ ብሔራዊ የሆኑ ድርጅቶች አሉ፣ ብዙ አሉ። እና እነዚህ ድርጅቶች ኦሮሚያ ስቴት በሚባለው ውስጥ ገብተው እንደ ኢትዮጵያዊነት መንቀሳቀስ ይፈቀድላቸዋል ወይስ ምንድን ነው የሚባለው? ያንን የኦሮሞን ህዝብ ሪፕሬዘንት በማድረግ የድምፁን እንትን እንዲያደርግ መታገል መብት የላቸውም አላቸው የሚለው ላይ ግልጽ እንድታረጉልኝ ይፈልጋለሁ። ሁለተኛ ከዚሁ ጋር ደግሞ የተያያዘ በቀጥታ ወዲያ ወዲህ የማወላውለው ነገር የለም። ኦኤልኤፍ ወያኔዎች የፈጠሩትን ኮንስቲቱሽን አብሮ ከፈጠራቸው ድርጅት አንዱ መካከል ይሄ እናንተም እንትን የምትክዱት አይደለም። በእርግጥ በመጨረሻ ላይ ባለመስማማት ምናልባትም ወያኔዎች የተስማማችሁትን ፌዴራሊዝም ኢምፕሊመንት በማድረግ ደረጃ በስራ ላይ በማዋል ደረጃ ለመሸወድ በሚሞክርበት ጊዜ ጣጥላችሁ ሄዳችሁ መልካም። እንግዲህ ያ በተፈጸመ ጊዜ አንቀጽ 39 ገብቷል። እናንተ የአሁኖቹ በኢትዮጵያዊነት እናምናለን የምትሉ ኦነጎች አንቀጽ 39 ላይ አስተያየታችሁ ምንድን ነው? አሁን ካለው እንትን ውስጥ መውጣት አለበት የለበትም ነው የምትሉት? አመሰግናለሁ። ቅድምን በመግቢያ ላይ እንደጠቀስኩት ይህ ስታተስ ኮ ለውጥን ሬዚስት ማድረግ መቋቋም ወደሚለው ይወስደናል። የነበረው እንዳይለወጥ የመፈለግ አዝማሚያ ይህን ያልኩት ጠያቂ እንደዚህ አይነት ሀሳብ አላቸው ለማለት አይደለም፣ ፕሪንስፕሉን ለማስቀመጥ ነው። ህዝብ ራሱ ለማስተዳደር የከፈለው ዋጋ አለ። ማናችንም የማንክደው አሁንም እየከፈለ ነው። በፊትም ይህን መብት ለመጎናጸፍ የከፈለው ከፍተኛ መስዋዕትነት አለ። ለዚህ መረጃው በአሁኑ ሰዓት ፕሮባብሊ 90% ኢሳምኖት ኤግዛጀሬትድ እስከ 90% የሚገመት በኢትዮጵያ ውስጥ እስረኛ የሆነ ህዝብ ነው። ሌላው ህዝብ እየታሰረ ነው። እየታሰረ አይደለም ለማለት አይደለም። ባለፉት 20 ዓመታት እንግዲህ እየደረሰበት ነው። ለማንኛውም ሌላው የኢትዮጵያ ህዝብ ማለት ነው። ግን ብዙ ቁጥሩን ስናይ የኦሮሞ እስረኛ ከፍተኛ መሆኑን አንችልም። ፕሮባብሊ ማጂክ ነምበሩን ማወቅ ባልችልም የጠቀስኩት 90% ትክክል ሊሆን ላይሆን ቢችልም አብዛኛው ግን የኦሮሞ ህዝብ መሆኑ የኦሮሞ ህዝብ መስዋዕትነት ከፍተኛ መስዋዕትነት እየከፈለ መሆኑ የምንክደው ጉዳይ አይደለም። ይሄ ትግሉ አትሊስት ራሱን በቂ ላይ ማስተዳደር የለበትም የሚል አዝማሚያ ሊኖር እንደማይችል መቼም ግልጽ ነው። ያ በሚሆንበት ጊዜ አንድ የኦሮሞ ስቴት ይኖራል የሚል ግምት አለን። በድርጅታችን እምነት መሰረት የኦሮሞ ስቴት ይኖራል። ያ የኦሮሞ ስቴት ደግሞ በዛ የኦሮሞ ስቴት ውስጥ ፓወር ወይም ደግሞ የልማትትን መብት በህዝብ እጅ ነው የመወሰን መብት የህዝብ ነው የምንለው ቅድም የጠቃቀስኩት በየትኛውም ሁኔታ ላይ የመወሰን መብቱ የህዝብ ፓወር የህዝብ መብት የህዝብ ስልጣን መከበር አለበት ብለን ነው ምናምነው። ያቺ ሀገር እስካሁን በብዙ አመት ታሪክ ውስጥ ያጣችው ነገር ቢኖር የህዝብ ፓወር የህዝብ ስልጣን የተከበረበት ወቅት አለመኖሩ ነው። ለደረሱት ግፎች፣ ለደረሱት ጥፋቶች፣ አሁን እየደረሱ ላሉ ጥፋቶች መንስኤ ይህንን ፓወር ለህዝብ አለመስጠት ነው። ከዚህ በመነሳት በኦሮሚያ ስቴት ውስጥ የሚኖር ህዝብ ስልጣኑ እሱ ነው ለማለት ነው። ኦሮሞ አይደለም ያለ ኦሮሞ ስትል ወደ ዘር ቅድም ወዳለ ወደ ደም ተጠራው ትመጣለ። ኦሮሚያን በምትሉበት ጊዜ ደግሞ ማንኛውም በዛ ስቴት ውስጥ የሚኖር ህዝብ የስልጣኑ ባለቤት ነው ለማለት ነው። ግልጽ የተቀመጠ አንቀጽ ነው። የሚቀጥለው ጥያቄ አሁን ያለው የኢትዮጵያ ኮንስቲቱሽን ለመቅረጽ ኦነግ አብረው ተሳትፏል። እና አንቀጽ 39 አሁን ባለው አንደረሳችሁበት ሁኔታ እንዴት ነው መታየት የሚል ጥያቄ ነው። መመሰረቱ ወነዚ አበርክቶ አበርክቷል ያበረከተ ነገር ይኖራል። ምክንያቱም በዛ በሽግግር መንግስቱ ውስጥ አብሮ ነበር። እያንዳንዱ አንቀጽ ደግሞ አብሮ ቀርጿል ብለን ደግሞ የምናገር ትንሽ ማጋነን ይሆናል። anyway አንቀጽ 39 በተመለከተ አንቀጽ 39 አሁን እንደ ባለው መልኩ አሁን ራሱ ባለው መልኩ ነው ህጋዊ ለማድረግ ይመስለኛል። It's my personal opinion. Don't quote me on this. በትክክልም ለዛ መሆኑ አሁን ካለ ሁኔታ ያላችሁም የምንረዳ ይመስለኛል። ስለዚህ እኛ አሁን በግልጽ አስቀምጠናል። በፕሮግራማችን ላይ በግልጽ ተቀምጧል። የኦሮሞ ህዝብ መብት በኢትዮጵያ አንድነት ጥላ ስር ሊከበር ይችላል፣ ሊከበር ይገባል። ያንንም ተደግሞ የሚከበረው በስጦታ በገንዘብ በረከት ከሌላው ሰው የምናገኘው ሳይሆን በትግራችን በትግል ከሌሎች የዲሞክራሲ ኃይሎች ጋር ትግራችንን በማቀናጀት በትግል የምናገኘው ከማንም በመጫወት የምንጠብቀው ጉዳይ አይደለም። የኦሮሞ ህዝብ በኢትዮጵያ አንድነት ስር ለማስከበር ከሌላው ሰው የምንጠብቀው ስጦታ አይደለም። ከሌሎች ዲሞክራሲያዊ ኃይሎች ጋር በመተባበር በትግል ነው የምናመጣው ብለን ነው የምናምነው። ብለን ነው የምናምነው እና ከአንቀጽ 39 ጋር የሚያስተሳስረን አንድም ነገር የለም። እዚህ ላይ በግልጽ አስቀምጠናል። በሀገሪቱ አንድነት ጥላ ስር የኦሮሞ ህዝብ መብት ሙሉ በሙሉ መከበር ይችላል፣ መከበር አለበት ነው የምንለው። የዛ ያ አካባቢ ደግሞ ለኦሮሞ ሆነ ለሌላ የኢትዮጵያ ህዝብ ይጠቅማል ነው የምንለው። የበመንግስቱ እንደምጠቅም ቅድም ለማስቀመጥ የሞከርኩ ይመስለኛል። የኦሮሞና የኢትዮጵያ ህዝብን ሁለት ህዝቦችን ለማወዳደር እንዳልተጠቀምኩበት በግልጽ እንዲታወቅልኝ ይፈልጋለሁ። ምክንያቱም ሰዎች ሞስት ኦፍ ዘ ታይም ቃላትን ሚስዩዝ የማድረግና ልዩ ትርጉም የመስጠት አዝማሚያ ይኖራል። ሂማን ቢሄቪየር ነው። ለእኔ እንደተመቸኝ ነው ቃላትን የምወስደው። ስለዚህ የዛ አይነት ሳይሆን የኦሮሞ ነጻነት ግንባር በመጀመሪያ የኦሮሞን መብት በኢትዮጵያ ውስጥ ማስከበር ነው። የኦሮሞን ህዝብ በኢትዮጵያ ውስጥ የማስከበር ምግብ ደግሞ የሌላውን የኢትዮጵያ ህዝብ መብት ያስከብራል የሚለ በዛ መልኩ እንዲወሰድ የሚ ነው የምፈልገው። አመሰግናለሁ። እሺ፣ በጣም አመሰግናለሁ አቶ ተማም። ታዳሚዎቻችን፣ አሁንም እንደገና ማሳስባችሁ እባካችሁ ቴክስት ላይ ሀሳቦችን ዳይቨርት የሚያደርጉ ጽሁፎች ባትጽፉና እርስ በርሳችሁ ባትጨቃጨቁ ያንን እንግዳችንን ከሸኘን በኋላ ልንወያይበት ልንከራከርበት እንችላለን። አሁን ግን ጥያቄያችን የምንጠይቅ ወገኖች እጃችንን አውጥተናል። ወገናችን የሚመልሱትን መልስ እና የሚጠየቁትን ጥያቄ ብናዳምጥ በኋላ የራሳችንን ትርጉም ብቻ ሰጥተን ከምንወያይ ባሉት ላይ በነገሩን ላይ በተጠየቁ ጥያቄዎች እና በተሰጡ መልሶች ላይ ውይይቶችን ልናደርግ ስለምንችል እባካችሁ ሎቢው ላይ እርስ በርስ በመጨቃጨቅ እንትናችንን የሌሎችንም ሀሳብ ዳይቨርት አታድርጉ። አመሰግናለሁ። እሺ፣ አሁን ለአንድ ጥያቄ መድረኩን ለቅና ለእኔ ጥያቄ መለሳለሁ። አድሚኖች ጥያቄ ካላችሁ ቅድሚያ ለእናንተ ሰጣለሁ። ለራስ ሲቆርሱ አያሳንሱ ነው እና አዝማች ማይኩን ላንተ ለቅልሃለሁ። ኦኬ ታንክ ዩ አስቻ ይሰማል ስምሰማ ከሆነ አንዳን ይሰማል ኦኬ ታንክ ዩ ኤቨሪባዲ አይ እንግዶቻችን ጥሪውን አክብራችሁ ስለመጣችሁ በጣም ነው አመሰግናው እኔ በማሽባ ታዳሚዎችና አድማጮች ስም እንዲሁም በራሴ እንግዲህ ለጥኝ ነገባ እንግዲህ ምናልባት ተጠይቆ ከሆነ ይቅርታ ተጠይቋል ልትሮች ይችላልላችሁ መልስ ሰጥቷል ማለት ይችላልላችሁ አንድ ከሰማሁት ነገር እንጠይቀው ግን አንድ ተራጋሪ ሲናገሩ ካም በፊት ህዝባችን ድርጅት በትግል የመጣ ድርጅት አሁን ምሳሌ ጥሩ ኤግዛምፕል ወያኔ ስልጣን ሊይዝ አካባቢ ይለው የነበረ ነገርና ስልጣን ከያዘ በኋላ የሚሰራው ነገር ኮምፕሊት የተለያየ ነው እና ህዝባችን በጣም በጣም መጥፎ ኤክስፒሪየንስ አለው አሁን እናንተ እንትን የእናንተ ድርጅት እኛ ለህዝብ ስልጣን ማስረከብ ነው ህዝብ ወሳኝ እንዲሆን ነው የምንፈልገው የሚል እንትን ተደጋግሞ ነገር ሰምቻለሁና ለዛ ጋራንቲ ምንድን ነው ይሄ በትክክል እንዲተረጎም ምን እየመታደርኩ ነገር አለ on the process ማሆነ ሰዓት ህዝብ እንደዛ አይነት እምነት እንዲኖር ነው ኮንፊደንስ እንዲኖር ነው ምን የሚደረግ ነገር አለ ያን ኮንፊደንስ ለህዝብ የሚሰጥ ከነዚህ ካም በፊት ከነበረው ኢምፓክት የመጀመሪያው ከሜዳ መጥቶ ስልጣን የያዘው ወያኔ ነው ከወያኔ የተለየ ይሆናል ብሎ ህዝብ እንዲገምት የምታደርጉት አሁን ኦን ዘ ግራውንድ በዚህ ፕሮሰስ ላይ ምን አለ ከዚህ ሌላ ደግሞ የኦሮሞ ህግ እና የላው ህዝብ ህግ የሚል ነገር ሁለት ህግ ባንዳገር ሁለት ህግ እንዳለ ሲነገር ሰምቻለሁ እንዴት ነው ይሄ ሁለቱ የሚስማማው ባንዳገር ሁለት ህግ ሆኖ ይችላል ወይ የኦሮሞ አካባቢ ራስ ህግ እንዲሁም የሌላው አካባቢ የሌላ ህግ አለ ማለት ነው በዚህ በኦሮሞ ህግ ትንሽ አልዘንት ለማን በኦሮሞ ህግ በዛ አካባቢ የሚኖሩት ማይኖሪቲዎች ምንድን ነው ጋራንቲያቸው መብታቸው የተጠበቀ መሆኑ እነዚህ እንግዲህ አይ ሆፕ ኦን ትራክ ነው በዚህ በንቱ ላይ ምንያቸ ጥያቄዎች ታንኪ ዩ እሺ ይቀጥሉ በዚህ ኮንፊደንስ ለመስጠት ምን ታደርጋላችሁ የሚለው ነው በመሰረቱ ወያኔ አሁን ያደረገው እንዲያደርግ የፈቀደለት አፈጣጠሩ ነው ብዬ ነው የማምነው ምንድነው አፈጣጠሩ ከአንድም ትክክለኛ በራሱ የፖለቲካ ፕሮግራም በራሱ ተፈጥሮ ለሀገሪቷ ላይ የህዝብን መብት ለማስከበር የተቋቋመ ድርጅትን አላሳተፈም በመንግስት ውስጥ አላሳተፈም በመጀመሪያ ራሱ ሲፈጠር የያዘውን የፖለቲካ ፕሮግራም እስካሁንም ድረስ ይዞ የድርጅቱንም ይዞ በአንሳያ የፈጠራቸው ኦፒዲዎችን ለምሳሌ በኦሮሞ አኳያ የፈጠረው በአማራ አኳያ የፈጠረው በደቡብ ህዝቦች አኳያ አምሳያ የፈጠራቸው ድርጅቶችን ይዞ ነው ስልጣን ወደ ስልጣን የመጣው ስለዚህ ህዝቡ የፈለገውን ቢያደርግ የሚያቆመ አንድም ሀይል የለም እኛ ደግሞ ይህንን የኢትዮጵያንና የኢትዮጵያ ህዝብ መብት እናስከብራለን የምንለው ከጀኒዋን በኢትዮጵያ ላይ ዲሞክራሲንና ነፃነትን ለማምጣት ከሚታገሉ ኃይሎች ጋር በመተባበር ነው። በጣም መሰረታዊ ልዩነት አለ። አስተዳደራችንን ራሳችንን የቻለ ድርጅት ነው። ሌላውም ራሱ የቻለ ድርጅት ነው። ሁሉም ራሱ የሆነ እምነት አለ። it doesn't mean necessarily አንድ አይነት አላማ አንድ አይነት ፕሮግራም አለን ማለት አይደለም። ወደዚህ ጋር ካርደን ሁላችንም ወደዚህ ያለን የፖለቲካ ፕሮግራም አቀርበን ህዝብ የፈለገውን ይመርጣል ነው ዋናው መሰረት። ይሄ በየትኛው ዲሞክራሲያዊ ሀገር ላይ በስራ እየተገበረ ያለ ሁናቴ ከዛ ውጭ አካሄድ የለም። ወያኔ በመሰረቱ ከአመሰራረቱ የራሱን የሆነ ድብቅ አጀንዳ ይዞ በዲሞክራሲና በነጻነት ስም ብሎ ተገልብቶ ወደ ስልጣን መጣ። ወደ ስልጣን ሲመጣ በአምሳሌው ድርጅቶችን ተነጠለ። እነዚህ የተነጠላቸው ድርጅቶች የመናገር መብት ምንም የናገር መብት የላቸው። በዛ በሱ አምሳሌ የተፈጠሩ ናቸው። ሰው የራሱን ድብቅ አጀንዳ ተግባራዊ እያደረገ ነው ማለት ነው። እኛ የምንሰራው የምንተባበረው ጀኔራል ካሁን የህዝብ መብት ለማስከበር ከሚታገሉ ነፃ በሆኑ ከሆኑ ድርጅቶች ጋር ነው። እንደዛ አይነት ፒዲዎችን ለህዝብ መስረተ ፈጥረን አይደለም። ፕሮባብሊ ወደ ስልጣን ብንመጣ አይ ቲንክ ዛትስ ዋት ዩ ሜንት የኦሮሞ ነጻነት ግንባር ወደ ስልጣን ቢመጣ ምንድን ነው የሚለው ኮንፊደንስ ህዝቡ እንዴት ይኖረዋል? ከወያኔ በምን ግን በተለየ መልኩ ሊታመን ይችላል የሚለው ስለመሰለኝ ነው በዚህ መልኩ ያስቀመጥኩት። ወደዛ ለመምጣት ወያኔን ከመጣል ጀምሮ አሁን በቀትኙ ሰዓት ጀምሮ ጀኔራል ከሆኑ ለነጻነትና ለዲሞክራሲ ከሚታገሉ ኃይሎች ጋር ነው የምንተባበረው የምንሰራ። ሁሉም ድርጅት የራሱ የሆነ ራሱ የቻለ ነጻ ድርጅት ሆኖ ነው የሚታገለው እና ወደ ህዝቡ ሲመጣ የራሱን የፖለቲካ ፕሮግራም ይዞ ነው የሚመጣው። ከዛ ውስጥ ህዝቡ የፈለገውን ነው የሚመጠል። በዚህ መልኩ ለማስቀመጥ የምፈልገ ሌላው ለሆነ ህግ ሌላው ህግ የኢትዮጵያ ህዝብ ህግ የሚል ነገር አንስተዋል። እኔ የኦሮሞ ህግ የሚል ነገር የቱ ጋር እንደተነሳ አላቅም አላየውም። የኦሮሚያ ስቴት ሊኖር ይገባል። ኦሮሞ ህዝብ በቂ የኦሮሞ ህዝብ ሲታገልለት የነበረው ለቆየ አሁን እየታገልለት ላል ያለ እየታሰረ እየተገደለ ያለበት ምክንያት ራሱን በቂ ለማስተዳደር ነው የሚል ቅድም ጠቅሻለሁ። ይሄ ማንም ሊነግረው የሚችለው ጉዳይ አይደለም። ኢትዮጵያ ራይት በተፈጥሮ ያለው ሀብት መብት ነው። ሌላው ህዝብ እንደዛ ወይም ህዝብ ብቻ አይደለም፣ ሌላው ህዝብ በቀኝ ራሱን የማስተዳደር መብት አለ። ማን ያስተዳድረዋል? ራሱ ህዝቡ። በዛ ስቴት እንደማንኛውም ፌደራላዊ መንግስት የስቴት ህግ ይኖራል፣ የስቴት ኮንስቲቱሽን ይኖራል። በሀገሪቷ ኮንስቲቱሽን ስር ማለት ነው። በዛ ስቴት ውስጥ የግለሰቦች መብት፣ የቡድኖች መብት፣ የብሔርም ካለ ወይ የብሔር መብት በዛ ውስጥ የብሔረሰቦች መብት ጥቃቅ ማዮሪቲ ያልካቸው መብት ሁሉ ያካትታል፣ ይጠብቃል፣ መብት አላቸው። ቅድም በኦሮሚያ ውስጥ ፓወሩ ስልጣኑን የህዝብ ነው ስንል የነዛ ሰዎች ህዝብ ነው ማለታችን ነው እና በዛ መልኩ ሚታይ ጥሩ ነው። አመሰግናለሁ። እሺ፣ አመሰግናለሁ። አቶ ተማም፣ አቶ ስቻሎ፣ አቶ ሰውየው ማይኮ ያንተ ነው። እሺ፣ አመሰግናለሁ። ወገኖች እጃችሁን ያወጣችሁ አልባ አልሚዶች ሁሉ ተቻለም በቀ መሰረታዊ ሆኑ ጥያቄዎችን እናንተ መጽፉትን ሌሎችንም ደግሞ ያዝናቸውን እንትን ለማድረግ ነው። ከዛ በኋላ ግን በየተራ ለሁላችሁም እድሉን እንሰጣቸዋለን። ይሄን ካልኩኝ በኋላ ምናልባት አቶ ወተባ አንዳንድ ደማቀርባቸው ጥያቄዎች በአምሮስ የሚመላለሱትን ስለሆነ እኔ በምንም አይነት መንገድ እርሶን ወይ ድርጅቶን ኮርነር ለማድረግ አይደለም እና ብዙ ዲፌንሲቭ ሲሆኑ ስላየሁኝ ነው እና በዚህ ደረጃ አይደለም ያም አይደለም ተግባሬ። ግን በእውነት በግልጽ ስንነጋገር እርሶም ያሉት ማለት የፈለጉትን እንደኔ አይነቱ ደግሞ የሚያሳስበው የሚያስጨንቀውም ነገር የምንተማመንበት መንገድ እናጠባለን የሚል እምነት ስላለኝ ነው። በእውነት መዋያታችን ተገቢ መሆን አለበት እና ነው። ይሄንን ካልኩኝ በኋላ የቀደም ያቀረብኳቸው የአንቀጽ 39ንም ሆነ በትንሹ አሁን የኦሮሚያ ክልል ውስጥ ያሉትን ትንሽ ነካ አድርገውት አልፈዋል። ለምሳሌ የተለያዩ ድርጅቶች ኦሮሚያ በሚባለው ክልል መንቀሳቀስ መብታቸው ነው የሚለው ነገር መሰረታዊ ማድረግ እንትን ያደረገ ነው። ሌላ እንግዲህ አሁን ቅድም ካስቀመጡት በመነሳት በ1991 ወያኔ ወደ ስልጣን በወጣበት ጊዜ ኦሌፍም አብሮ ነበረበት ቢስል አሁንም እንደገና ኮርነር ለማድረግ አይደለም፣ ግን ከዛው ጋር አብሮ ተያይዞ የነበረበት በዛን ሰዓት ብዙ ወቅት ነበረው አልነበረው በመጨረሻ ጣጥሎ ወጥቷል። ግን በዛን ሰዓት ሌሎች ኢትዮጵያዊ ኃይሎች ለምሳሌ በእንግሊዝ ሀገር ስብሰባ ላይ ውጪ እንዲቀመጡ የተደረገበት ሁኔታ ነው እና ራሱ ያ ሙከራ ራሱ በጊዜውም የተሳሳተ ነበረ፣ ሁሉንም ያካተተ አልነበረ። ስለዚህ ያ ችግራችን አሁን ያው ከ20 ዓመት በኋላ በሚያሳዝን ሁኔታ ደርሷል። አሁን እንግዲህ ከዚህ በኋላ ወደፊት ለማሰብ እነዚህ ሁኔታዎች እንዳይመጡ ነው የምንፈልገው። ስለዚህ በአሁኑ ሰዓት እናንተንም አሁን የአንዳንድ ከባሎችን ጥያቄ በማነሳበት ጊዜ ይሄ የመተማመኑ ጉዳይ ያለመተማመኑ ጉዳይ በአንድ ምሽት የተፈጠረ አይደለም። ብዙ ጉዳቶች የኢትዮጵያ ሕዝብ መዝግቡ አልፏል። ብዙ መከዳዳቶችን ተመልክቷል። አሁን ቅድም የ91ን አስቀምጫለሁ። ብዙ ኢትዮጵያዊ ኃይሎች በዛን ሰዓት ለኢትዮጵያ መስዋዕትነት የከፈሉ ወገኖች ውጪ እንዲቀመጡ ተደርጎ በጊዜው በጠመንጃ ባለጠመንጃዎች ብቻ እንዲነዱ የተደረገበትን አንድም ቆም ብሎ ማሰብ ያልተቻለበት ጊዜ ነበር እና እነዚህ ነገሮች መሰረታዊ ናቸው። አሁን ለመጠየቅም ፈልገው እኔ በኢትዮጵያ የምትባለዋን ሀገር አባቶቻችን ኦሮሞዎችም አማራዎችም ትግሬዎችም ሁሉም ኢትዮጵያ የምትባለዋን ክልል አጥንታቸውን ከስክሰው ነው የሰጡን። ያቺን ሀገር እንደገና ተነስተን እስቲ ኢትዮጵያ ትሆናለች አትሆንም የሚባል ለክርክር መቅረብ የለባትም የሚል እምነት አለኝ። ነገር ግን ካለፈው 40 ዓመት ጀምሮ ከፍተኛ መስዋዕትነት የተከፈለ ሁሉም ኢትዮጵያዊ መብቱ ሊጠበቅበት የሚችል ኢትዮጵያን መመስረት እንችላለን ተብሎ ያንንም የተከፈለ መስዋዕትነት አለ። ዛሬም የሚከፈለው በዚህ ደረጃ ነው። በዚህ ደረጃ ተማምነን ተያይዘን ወደፊት መሄድ እንችላለን የሚል እምነት አለ። ስለዚህ በተደጋጋሚ ኦሮሚያ ኦሮሞ የመሳሰሉ ነገሮች በዚህ በእንትኑ ውስጥ በማይበት ጊዜ ስለ ኢትዮጵያዊነት የሚያወራው ምንድን ነው የሚለው ነገር በጣም እንዲጠይቅ ያደርገኛል። እና በዓለም ውስጥ ያሉ ሀገሮች አፈጣጠራቸው ልክ ኢትዮጵያ በሄደችበት ውስጥ ነው። ባለጠመንጆች ናቸው ወይም በአንድ አካባቢ ያለው በጦርነት ምንም አይነት ንጹህ የሆነ ነገር የሚታይበት የለም። ግን ወደ ኋላ ተመልሰው ከሁለት መቶ ዓመት በፊት የተደረገ ግፍ ወይም በዚህ ደረጃ የተደረገ አንጀስቲስን ለማስተካከል እንደገና ሄደን ጦርነት እንከታላሉ። ወደፊት እንዴት እንሄዳለን? ወደፊት እንዴት እናያለን ብሎ ነው ዲሞክራሲያዊ ስርዓትን የመሰረቱት። ስለዚህ እኛ ተመልሰን ወደ ኋላ ኢትዮጵያ የምትባለዋን ሪዲፋይን እናድርግ፣ ኢትዮጵያ የምትባለዋን እንዲህ እናድርግ። ከዚህ በፊት የነበሩት ነገስታት ይሄንን ህዝብ ጨፍጭፈውታል፣ ገለውታል። እኔ በነገራችን ላይ የብሔር የብሔረሰብ በተለያዩ አይነት ጭቆናዎች የሉም የሚል እምነት የለኝም። ደግሞም ታግዬም መስዋዕትነትን ከከፈሉ ወገኖች ጋር አብሬ የቆምኩበት ስለሆነ ዛሬ ምክደውም አይደለም። ነገር ግን ኢትዮጵያዊነትን ዛሬ በዲሞክራሲ ስም በሬፈረንደም እንደገና ማፍረስ አንችልም። በዚህ ላይ ያለውን አስተያየት የእርሶ ድርጅት በአሁኑ ሰዓት ልክ እንደማምነው በዚህ ደረጃ ኮሚትድ ሆኖ እጅ ለእጅ ተያይዞ በዚህ ደረጃ ለናምን የምንችለው በምን አይነት ይመለከታል? አመሰግናለሁ። አሁን ይህ እርምጃ ለመውሰድ ያቃታቸው ሰዎች ከዛ ደግሞ መውጣት ያቃታቸው ሰዎች ናቸው እና ከኮንፈርት ዞን መጥተን ነው ይህንን እርምጃ የወሰድ ነው። እስማት ይህ ከኮንፈርት ዞን መውጣት ቅድም እንደጠቀስኩት ለምሳሌ ያንድ የነበረችውን ኢትዮጵያ እንዳየች እናቆሙ የሚል ይቅርታ፣ ተቋርጠዋል። አንዴ እኛ በዛ መልክ ጥያቄያችሁን አክብሩ አቅርቡ። አንድ ደቂቃ በላይ አንሰጣችሁ። አመሰግናለሁ። ይሰማል? የሚሰማ ከሆነ እስቲ አንዳንድ አሳዩ። ይሰማል? ኦኬ፣ እግዚአብሔር ይስጥልኝ። እኔ እንኳን ያን ያህል የጎላ ጥያቄ የለኝም። በዚች በተሰጠችኝ አንድ ደቂቃ ግን የምለው ነገር ይኖረኛል። ወንድሜ አቶ ተማም ከሁሉ አስቀድሜ የወሰዳችሁትን የፖለቲካ አቋም ከሚደግፉት ከሚያደንቁት ወንድሞቹ አንዱ ነኝ። ይህንን የመሰለው የፖለቲካ ድፍረትን፣ ጥንካሬን፣ ራዕይን ይዛችሁ ለኢትዮጵያ ዴሞክራሲያዊ እጣ ፈንታ በጋራ መወሰን ይቻላል የሚለውን መርህ ተቀብላችሁ ከሌሎች ወገኖች ጋር ለመቆም በመወሰኑ ሁለንተናዊ ድጋፍ ሊሰጣችሁ ይገባል ባይ ነኝ። በአንጻሩ ግን ከእናንተ የተለዩ ወንድሞች በከፈታቸው ፓልቶኮች እየዘሩት ያለው መርዝ፣ እየረጩት ያለው ህዝብን ከህዝብ የማፋጀት ጥሪ ግን ዛሬ በጋራ እጅ ለእጅ ተያይዘን መክተው ካልቻል ያደርስ የሚችለው ጥፋት ዳግም ሁቱን፣ ዳግም ቱሲ፣ ዳግም ሩዋንዳና ብሩንዲን የማሆንብን ስለሚያጋጥም በእናንተም በኩል የሚቻላችሁን ጥረት እንድታደርጉ ወንድማዊ ምክሬ ልለግስ እፈልጋለሁ። ከዛ በተረፈ ግን ድርጅቶች አይደሉም የኢትዮጵያን የፖለቲካ እጣ ፈንታ የሚወስኑት። እሱም በትክክል እንዳስቀመጡት ወንድሞቼም ካድሬን አካባቢ በትክክል እንዳስቀመጡት የኢትዮጵያን መጻኢ የፖለቲካ እድል የሚወስነው የኢትዮጵያ ህዝብ ብቻ ነው። ትልቁ ችግር የኢትዮጵያ ህዝብ ለዚህ መብቱ ለዚህ እጣ ፈንታው እድልና ጊዜ ማግኘት ያለመቻሉ ችግር ነው። ይህንን ለማምጣት እንግዲህ ተቻችለን ተደማምጠን በጋራ ትግሉ እንቀጥላለሁ። ለወሰዳችሁት የፖለቲካ አቋም ግን ሁሉም ተናዊ ድጋፍ ይገባቸዋል። በርቱ። ሲንገረት የሰደ ጎፍታ ጉጀባዳ ኦሮሞዎች አሉ፣ በኦሮሞ ውስጥ ሀዲያዎች አሉ፣ በኦሮሞ ውስጥ ጉራጌዎች አሉ፣ በኦሮሞ ውስጥ የተለያዩ ብሔረሰቦች አሉ። እነዛን ብሔረሰቦች በሙሉ ወደ ኦሮምኛ የሚመልስ መስሎ ነው የሚታየኝ ይህ አባባል። ምክንያቱም እርሶም እንደሚያውቁት ኢትዮጵያ ሀገራችን በተለያዩ ጊዜ በነበሩ መሪዎች ትክክለኛ ሁኔታ ባለመረዳት ወይም ህዝቡም ራሱ እርስ በርሱ ባደረጋቸው ሁኔታዎች አንዱ በአንዱ ላይ ጦርነቶች ነበሩ፣ ያውቁታል። በተለያየ ጊዜ ውስጥ ችግር ተፈጥሯል በህዝብ ውስጥ። ያም ሆኖ ግን የኢትዮጵያ ህዝብ የተዳቀለ ነው። የኢትዮጵያ ህዝብ በተለያየ መልኩ የተዋሃደ ነው። የኢትዮጵያ ህዝብ በባህል፣ በሃይማኖት በተለያየ መልኩ የሚወራረስ ህዝብ ነው። ስለዚህ በአጼዎቹ ዘመን ውስጥ በተደረገው ጦርነት ላይ የሀዲያ ህዝብ መዓት በአርሲ ውስጥ፣ በባሌ ውስጥ፣ በተለያዩ ቦታ ውስጥ ያለው አንድ ላይ ሆኖ በሞጋ ስርዓት አማካኝነት ያው ከህዝቡ ጋር ተባብሮ ነው ያለው። ያ ህዝብ እንግዲህ አንድ ላይ በሆነበት ሰዓት ላይ አሁን እንደገና የኦሮሞ ውስጥ የምኖረው ህዝብ ሁሉ ኦሮሞ ሆኖ የሚል ነገር ከመጣ ተመልሶ ወደዛ መመለስ አይደለም ወይ እና 5.3 ላይ የምናገረው በየትኛውም ቦታ ላይ በዘር በጾታ የሃይማኖት ልዩነት እንደማይደረግ ያሳያል። ያ እዛ ውስጥ ያለው ህዝብ መብቱ እንዴት ነው ሊከበር የሚችለው? ይህንን እንዴት ያውታል ነው አንደኛው ጥያቄ ነው። ሁለተኛው ጥያቄ ቅድም መልሰውታል እና እኔ ግን ኢሹ አድርጌ የሚያነሳው ይሄ የኦኤልኤፍ ፕሮግራም ነው። ኢትዮጵያ ለሁላችንም የምትሆን የሁሉም ህዝብ መብት የሚከበርበት ሀገር ለመፍጠር እስካሁን ድረስ የነበሩት በመንግስታት ያወጡት ህገ መንግስቶች ትክክል አይደሉም። እነዛን ህገ መንግስቶች በማሻሻል ለሁሉም ኢትዮጵያዊ ሊሆን የሚችል ህገ መንግስት መዘጋጀት እንዳለበት አምናለሁ። እና ይሄ የኦኤልኤፍ አሁን ያወጣው የራሱን በኦሮሚያ አካባቢ የሚደረገውን እንጂ የኢትዮጵያን ህገ መንግስት በሚመለከት የኢትዮጵያ ህገ መንግስት እንዴት እንደሚቀረጽ የኢትዮጵያ ህገ መንግስት እነማን እንደሚቀርጹ የፖለቲካ ድርጅቶች ሜዳ ምን እንደሆነ እንደሚሆን በህገ መንግስቱ አካባቢ ላይ ምክንያቱም ህገ መንግስቱ ነው የአንድ ነገር ህልውና ሊወስን የሚችለው። ኢትዮጵያ ውስጥ ለአንድም እንዳውቀው ባለፈው ወያኔ ያዘጋጀው ሌሎችም ያዘጋጁት የኢትዮጵያን ህዝብ መብት ባከበረ መልኩ ሳይሆን አምባገነኖች በህዝብ ስም ሲነግዱ ለህዝብ የማይሆን ስርዓት ነው ለህገ መንግስት ያዘጋጁት። ስለዚህ የኢትዮጵያን ህገ መንግስት እንዴት ይቀርጻል ብለው ያምናል? ለምን ይሄ ጉዳይ ሊነሳ አልቻለም? ሁለተኛ ጥያቄ ነው። ሶስተኛው ጥያቄ በጣም ይቅርታ ኮስፕሬ ታይም ስለሌለም ነው ተሻገረ ተማት ነው። አድማጮቻችን ስታዳምጡት የነበረው ከኦኤልኤፍ ጋራ ሰማለስ ከመለከሱት ይቅርታ ማይከስ ከኦኤልኤፍ ጋራ ንግግር ወይም ደግሞ ቃለ መጠይቅ ባሲምባ ሩም ወይም በፓልቶክ ሲነገር የነበረውን ነው። ግን ጊዜያችን በጣም 3 ደቂቃ ነው ያለን። ስለዚህ ወደ 11 ደቂቃ የተጠየቁ ጥያቄዎችን መልስ የሚሰጡበት ጊዜ ነበራቸው። እስከ መጨረሻው ፕሮግራማቸውን እስካጠናቀቁበት ጊዜ ድረስ ዋንኛና ጠቃሚ ሆነ ነበር የመጨረሻው ጥያቄ። ግን በመጀመሪያ በተናገሯቸው ላይ አልፎ አልፎ የጠቀሷቸው ናቸው። እንግዲህ እኚህ በ ጀነራል ከማል የሚመራው የኦኤልኤፍ ወይም ደግሞ የኦሮሞ ነጻ አውጪ ድርጅት እቅድና አላማ ወይም ደግሞ ከኢትዮጵያ ጋራ ተቀላቅሎ ወይም ከኢትዮጵያ ባሉ ድርጅቶች ጋር ተቀላቅሎ አብሮ እንቅስቃሴዎችን ሊያካሄድና በኢትዮጵያ ውስጥ ዲሞክራሲያዊ የሆነ ስርዓቶችን ሊመሰርት እንደተነሳ ያወጣው መግለጫ ነው። ስለዚህ መግለጫውን ኦሮሞ ኦ ብላችሁ liberation.net ይመስለኛል በትክክል አዳምጬ ከሆነ ትላንትና በዛ ዙሪያ ብታዩት ምናልባትም የበለጠ አቋማቸውንና ሁኔታውን መረዳት ትችላላችሁ ብዬ እገምታለሁኝ። ስለዚህ ያሉትን በኦሮሞ ነጻ አውጪ ድርጅት በኩል የተወሰደውን አቋምና አሁንም ደግሞ በነጻነት ነጻ መሆን አለብን በሚለው በኩልም ደግሞ እየተደረገ ያለውን ሁኔታ ሁላችንም እንደ ኢትዮጵያዊነታችን ተከታትለን ይበጃል ለሀገራችን ይጠቅማል ለሀገራችን የምንለውን ሁሉ አስተዋጽኦ እንድናደርግ ነው። እንግዲህ በቂ ማብራሪያና ግንዛቤ ያለው ጥያቄና መልስ ነው በሚል ነው እንግዲህ ይሄንን እንድታዳምጡት ያደረግነው። ተስፋ አደርጋለሁኝ በዚህ እንደተደሰታችሁ ወይም ደግሞ ግንዛቤ እንዳገኛችሁበት። ስለዚህ በመጪው ሳምንት በበለጠ እንግዲህ ጥያቄዎች ወይም ማብራሪያዎች የተሰጡ ካሉ እነሱን ይዘንላችሁ ልንቀርብ እንወዳለን። መልካም የጥምቀት በዓል ይሁንላችሁ እያለን ፕሮግራማችንን በዚህ ሙዚቃ እንጨርሳለን። Wasangui tegere tufunya tetep agar musle lebe bakoi sebese Oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh ወሰን